بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين، وبعد. السلام عليكم ورحمة الله وبركاته. إن شاء الله هتوجهنا وندموج بزار ولاة يمن مارو يا صفوان ابن أمية رضي الله تعالى عنه سرس تاريخي هنا المارتم. صفوان بن أمية يتبالو سو مالتنو انجليش بشرك لاي هونو نبينا عليه الصلاة والسلام مكاس كتكفت بقز يدرس سواقا ينبرنا لنبي عليه الصلاة والسلام هاي لنيا ثلاث هونو يكو يسونو مالتنو نبينا عليه الصلاة والسلام مكان يكفتو قزي عبد الله ابن الزبير رضي الله تعالى عنه باستر ألفه قال: لما كان يوم الفتح أسلمت امرأة صفوان بن أمية البرغوم بنت المعدل من كنانة ككنانة قصاية ونجو يصفوان بن أمية بعل بيت برغوم بنت المعدل بمبال يمتتوقو وين بغوم مالتنو بغوم بنت المعدل بمبال متتوقع سيد إسلام تكبرت مالتنا قدس يتوج ودي إسلام وينم ودي حق كون دي بلتا يمسا بنا اندازم كون دي بلتا كادمو بإسلام لا يمسا تفبهرين دي نبرات جونو يميا ملكتو مالتنا. وأما صفوان بن أمية فهرب حتى أتى الشعبة. صفوان بن أمية مبالو نبي عليه الصلاة والسلام مكان سكوتا ترو السو ششتو ودى ترارا وطا مالتنا إنا كان دي باريو غانا برا يعني باريو من الوال إباك كاي قرائن إيه اللين ودو حالا يمي يهي اللين زارين دالك قدال إيالا إيالا كاللك رجعون كتال مالتنا. إنا قال هذا عمير بن وهب ودو على يتملك تيال عمير بن وهب يتبالى سو يسوز مدهوننا قادن يو ينبرى سو السو تكتلو مالتنا تكتلو تركو هالو تركس يو مانو يو دني ميمت أولا. قال صفوان ما أصنع بعمير عمير انجلي من دنو ما درقو يمتا بينو والله ما جاء إلا يريد قتلي لجلن يسبونجي ودني على نقر على متاميه سو من لا درقونه وقده أعتقب كدرس إيالا قد ظاهر محمدا علي بني ليلة محمد أدلا رد أبي مالتنا محمد نررتو لجلينو إيالا سيل إيه عمير بن وهبي تبالو سويات قبو درس مالتنا. عمير بن وهب انجليه كالتات عندكن صفوان بن أمية غارية تنكساك سويالو من على لجوتشن امي اصدق اللي سو يلم اندازهم دقمو ادا سلال لبن اداين امي كفل اللي سو يلم منجي محمد نكوني عندكن هجيقل لو نبرا بلو تناقرا له عمير بن وهب تبارو مالتا ينسل صفوان بن أمية من علو للجوتشي إني اللهن إذا هنم كفل الله له محمد إن كجل عجل كنا له إيش شيء على غري واستنا ونصر اللت صفوان مالتنا كذا بحالا قد تا إسلام إن مكبل مسيح سيفين الجي قال الله يقولوا مدينة تقوازة مدينة هدو نبينا عليه الصلاة والسلام تلا مالت سيفون بلبسو استادرغو سيكرب صحابو چاند گزي اجوني ازوت مالر سيانكو تاو تمتالو رسول عليه الصلاة والسلام كزا سيفون ازواتا قباچو درس سيل ما هدا السيفو عدود من دن نيازكو مستاريا سيلوت اران دو بادو جلن دل هربيانو نمن منتنا لالكم انت وشتام صفوان بن أمية هنا چو كعبا زند لجوچن مياسا ديگلن የለም እዳዬንም የሚከፍልልኝ የለም ብዬ እንጂ ሙሐመድን እገድለው ነበረ ብለህ፣ የዛን ወቅት ታዲያ ሶፏን እዳህንም እከፍልልሃለሁኝ ልጆችህንም አሳድግልሃለሁ ሙሐመድን ከገላገልከን ብሎህ፣ በዚህ ተስማምታችሁ አይደለም መሳሪያህን ይዘህ የመጣኸው ሲሉት፣ ድንግጥ አለና ማን ነገርህ ይሄን ነገር? እኔና እሱ በምናወራበት ሰዓት ማንም የለም ነበር። በዛን ወቅት ከፈጠረን ጌታ ውጭ የሰማን የለም። ስለዚህ ይህንን የነገረህ የፈጠረህ ጌታ መሆኑን እንግዲህ እርግጠኛ ሁኛለሁኝ፣ አንተ በእውነትም የአላህ መልእክተኛ ነህ ማለት ነው ብሎ ሸሃዳውን አድርጎ እስላምን ተቀብሎ እዛው መዲና ላይ ቀረ ማለት ነው። መዲና ቀረ። ሶፋን ብኑ መየ ይመጣል እያለ ሲጠብቀው መካ የተከፈተ ጊዜ ከሙስሊሞች ጋር ሆኖ መጣ ማለት ነው። ከሙስሊሞች ጋር ሆኖ ስለመጣ ምን አለ? እኔን ሊገለኝ ነው የመጣው በማለት ዑመይርን ሲያይ ፍርሃቱን ገለጸ ማለት ነው ሶፏን። ከዛም ምን አለው ሶፏን? ይሄ ዑመይር እሱ ዘንድ የደረሰ ጊዜ ማከፋ ከማ ሶነዕተ ቢ ሐመልተኒ ደይነከ ወዕያለክ፣ በእኔ የሰራኸው ስራ ካሁን በፊት አልበቃህ ብሎ ደግሞ ልትገለኝ መጣህ? እዳህን አሸከምከኝ፣ ቤተሰቦችህንም አሸከምከኝ። እኔ አንተን ቤተሰቦች ስንከባከብና እዳህንም ስከፍል ኖርኩኝ፣ ደግሞ አሁን ልትገለኝ መጣህ ሲለው ምን አለ? ቃለ አባ ወህብ ጁዕልቱ ፊዳከ፣ ፊዳህ ልሆንና እኔ የመጣሁት አለው ሚን ዒንዲ አበሪ ናስ ወአውሰል ናስ፣ ከሰዎች ሁሉ ኸይረኛ ከሰዎች ሁሉ ዝምድና ቀጣይ ከሆነ ሰው ዘንድ ነው የመጣሁት፣ ከሙሐመድ ዘንድ ነው የመጣሁት። ወቀድ ካነ ዑመይሩ ቃለ ለረሱሉላሂ ሰለላሁ ዐለይሂ ወሰለም ያ ረሱላላህ ሰይዱ ቀውሚ ኸረጀ ሃሪበን፣ እና ይሄ ዑመይር ብኑ ወህብ የተባለው ሰውዬ ለነቢዩ ዐለይሂ ሰላቱ ወሰላም መጀመሪያ ምን ብሏቸው ነበረ? አንቱ የአላህ መልእክተኛ ሆይ የጎሳዎች አለቃ የሆነው ሶፍዋን ብኑ ኡመያ ሸሽቶ ወጥቷል፣ ነፍሱን ባህር ላይ ሊጥል እና ሊያጠፋ ሂዷል። ወካፈ አላ ቱአሚነሁ፣ አንተ ሰላም እንደማትሰጠው ፈርቶ ሂዷልና እባክህ ፈአሚንሁ፣ ሰላም ስጠው አላቸው ለነቢዩ ዐለይሂ ሰላቱ ወሰላም። ጥገኝነት ስጠው ሲላቸው አባትና እናቴ ለአንተ ፊዳ ይሆኑልህና ሲላቸው ነቢዩ ዐለይሂ ሰላቱ ወሰላም ምን አሉ? እኔ ጥገኝነት ሰጥቼዋለሁኝ አሉ። እዚህን ጊዜ ነው እንግዲህ ዑመይር እብን ወህብ ሶፍዋን ብን ኡመያን እንዲፈልግ የወጣው ማለት ነው። ፈኸረጀ ፊ አሰሪሂ ፈቃለ ኢነ ረሱላ ላሂ ሰለላሁ ዐለይሂ ወሰለም ቀድ አመነከ፣ ነቢዩ ዐለይሂ ሰላቱ ወሰላም ለአንተ ጥገኝነት ሰጥተውሃል፣ ሽሽትህን ተውና ወደ ነቢዩ ዘንድ ተመለስ አለው። ከዛም ፈቃለ ሶፍዋኑ ላ ወላሂ ላ አርጅዑ ማዕከ ሐታ ተእትየኒ ቢዓላመትን አዕሪፉሃ፣ ነቢዩ ሙሐመድ ለእኔ ጥገኝነት የሰጡኝ ለመሆናቸው ምልክት የሚሆን እማውቀው ነገር ይዘህልኝ ካልመጣህ አልመለስም ከጉዞዬ፣ ራሴን ባህር ላይ ጥዬ ያሳቀለበ ሆናለሁ እንጂ በማለት መለሰለት ማለት ነው። ከዛም ከሶፍዋን ዘንድ እንደገና ዑመይር ብን ወህብ ፊት የጠበቀ ጓደኝነት ስለነበራቸውና ዝምድናም ስለነበራቸው ለነብዩም ዘመድ ናቸው። ከዛ ተመልሶ ነብዩ ዘንድ መጣ ዑመይር ብን ወህብ ማለት ነው። ከዛም ነብዩን ዐለይሂ ሰላቱ ወሰላም ያ ረሱላላህ ከነብዩ ዘንድ ምልክት ይዘህ ካለመጣህ ነብዩ ጥገኝነት የሰጡ መሆናቸውን አላምንም ስላለኝ እባክህ ምልክት ስጠኝ ሲላቸው ነብዩ ዐለይሂ ሰላቱ ወሰላም ሰዎች ወደ እስላም እንዲገቡ ካላቸው ጉጉት የተነሳ፣ ሰዎች ከእሳት ነፃ እንዲወጡ ካላቸው ጉጉት የተነሳ፣ ለሰዎች መልካም ከማሰባቸውና ከመሻታቸው የተነሳ ምን አደረጉ? ጥምጣማቸውን ብድግ አድርገው እንካ ይህን ምልክት ይዘህ ሂዳሉት ማለት ነው። የነቢዩን ዐለይሂ ሰላቱ ወሰላም ጥምጣም ሱብሓነላህ፣ ማን ነው ሲዋኩን ለምልክት የሚሰጥ አይኖርም። አሁን በኩራት ተወጥሮና ተንቦጥሮ ከቶም አገርን እየከፈተ ባለበት ወቅት እንዲህ አይነት ለአንድ ሽፍታ ብሎ ሲያበቃ ይህን አይነት መስዋዕት የሚከፍልበት ነገር የለውም። ነቢያችን ዐለይሂ ሰላቱ ወሰላም ግን ለረሕመት የተላኩት ነቢይ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ ለዓለማት እዝነት አድርገን እንጂ አላክንህም በማለት አላህ የገለጻቸው ነቢይ ጥምጣማቸውን ብድግ አድርገው ሰጡት ማለት ነው። ከዛም ያችን ጥምጣም ይዞ ወደ ሶፍዋን ብኑ ኡመያ ሄደ። ከዛም ፈቃለ አባ ዋህብ ጂእቱከ ሚን ዕንዲ ኸይሪ ናስ ከሰው ሁሉ በላጭ ከሆነ ወአውሶል ናስ ዝምድና ቀጣይ ከሆነ ወአበር ናስ ከሰዎች ሁሉ ኸይረኛ ከሆነ ወአህለም ናስ ቢበድሉት ቢሰድቡት ቢገላምጡት ቢደበድቡት ምንም የማይቸኩል ቻይ ከሆነ ሰው ዘንድ ነው የመጣሁት። መጅዱሁ መጅዱክ የእሱ ልቅናው ልቅናህ ነው ዘመድህ ቤተሰብህ ስለሆነ ወዕዙሁ ዕዙክ አሸናፊነቱ ለአንተ አሸናፊነት ነው ወሙልኩሁ ሙልኩክ ምልኩ ደግሞ ስልጣኑ ያንተ ስልጣን ነው የእናትህና የአባትህ ልጅ ነው። ወኡዘክሩከ አላህ ፊ ነፍሲክ በራስህ ላይ ስለ አላህ አስታውስሃለሁ ስለዚህ እስላምን ተቀበለህ አስደስተው ሙሐመድንም አለው ማለት ነው። ቃለ ለሁ አኻፉ አን ኡቅተል እኔ ወደ ሙሐመድ ዘንድ ከተመለስኩ እገዳላለሁ ብዬ ፈራለሁኝ አለ። ቃለ ቀድ ደዓከ ኢላ አን ተድኹለ ፊል ኢስላም ኢስላም እንድትገባ ጥሪና ያስተላለፈልህ እሱ ፈእየሱሩከ ይህ ወደ ኢስላም መግባት ካስደሰተህና ወደ ኢስላም ከገባህ በጣም ጥሩ ሙሐመድም ይደሰትልሃል። ወኢላ ሰየረከ ሸህረይኒ ሁለት ወር ይሰጠሃል የምታስብበት እስላምንም አልቀበልም ካልክ ደግሞ አገሩን ለቀህ የምትሄድበት የሁለት ወር ገደብ ይሰጠሃል። ፈሁ አውፈናሲ ወአበሩሁም ከሰዎች ሁሉ በቃሉ የሚሞላ ኸይረኛ ሰው ነው ሙሐመድ ማለት አለው ማለት ነው። ወቀድ በዓተ ኢለይከ ቢቡርድህ ለዚ ጀዓለ ቢሂ ሙዕተጅረን ደኸለ ቢሂ ሙዕተጅረን መካ ሲገባ ጠምጥሞት የነበረውን ጥምጣሙን አንስቶ ነው የላከልህ ሲለው ከዛ አሳየኝ አለው ማለት ነው። ከዛም ዑመይር ብን ዋህብ ያችን ጥምጣም አወጣና አሳየው። ፈዓረፈሁ የነቢዩ ጥምጣም መሆኑን አወቀና ቃለ ነዓም እሺ መርሐባ ብሎ እንደገና ተመልሶ መጣ ማለት ነው። ነገር ግን ይሁንና የነቢዩን ዓለይ ሰላቱ ወሰላም ጥምጣም በእጁ አላስነካውም ይባላል። ለምን? እሕትራማን ለረሱልላህ ሰለላሁ ዐለይሂ ወሰለም ረሱልን ከማክበር የተነሳ ሙሽሪክ የሆነ ሰው እንዴት የነቢዩን ጥምጣም ይነካል? በማለት ጥምጣሟን ለመንካት ቢፈልግ እንኳ ሶፍዋን ዑመይር ብን ወህብ አላስነካውም ይላሉ። እና ከዛም ቃለ ነዓም ሁወ ፈረጃ ሶፍዋን ሐታ እንተሃ ኢላ ረሱልላህ ሰለላሁ ዐለይሂ ወሰለም ሶፍዋን እንግዲህ ወደ ነቢዩ ዐለይሂ ሰላቱ ወሰላም ዘንድ መጣና እሳቸው ጋር ተገናኘ። ወረሱሉላህ ሰለላሁ ዐለይሂ ወሰለም ዩሰሊ ቢናስ ልዓስረ ፊል መስጂድ መስጂድ አልሐራም ላይ ነቢዩ ዐለይሂ ሰላቱ ወሰላም ሰዎችን አሱር እያሰገዱ ነበረ። ፈወቀፋ ፈቃለ ሶፍዋኑ ከም ዩሰሉን ከዛ ከሶፍ ኋላ ሆነው ቆሙና ስንት ነው የሚሰግዱት? ፊልዮሚ በየቀኑ በቀንና በሌሊት ስንት ረቃ ይሰግዳሉ ሲለው ቃለ ኸምሱ ሰለዋትን አምስት ታውቃ ሶላት ነው የሚሰግዱት አለው። ቃለ ዩሰሊ ቢህም ሙሐመዱን የሚያሰግዳቸው ሁልጊዜ ሙሐመድ ነው? ቃለ ነዓም አዎን አለ። ፈለማ ሰለመ ሷሓ ሶፍዋኑ ነቢዩ ሲያሰላምቱ ሶፍዋን ጮኸ፣ ያ ሙሐመድ እነ ዑመይረ ብነ ወህብን ጃአኒ ቢቡርዲከ ወዛዕመ አነከ ደዐውተኒ ኢለ ልቁዱሚ ዐለይክ እና ዑመይር ብን ወህብ አንተ እኔ ወደ አንተ ዘንድ መምጣቴን የፈለክ መሆንህን ነገረኝ። አነከ ደዐውተኒ ኢለ ልቁዱሚ ዐለይክ ፈኢረዲቱ አምረን ወኢላ ሰየርተኒ ሸህረይን ይህንን ያንተን ሃይማኖት ወድጄ ተተቀበልኩ ጥሩ፣ አለዛ ደግሞ ወር ሁለት ወር የማሰቢያ ጊዜ እንደምትሰጠኝም ነገረኝ አለው። ቃለ እንዚል አባ ወህብ ቃለ ላ ወላህ ሐታ ቱበይነ ሊ ውረድ ከግመልህ ላይ ሲሉት ነቢዩ ዐለይሂ ሰላቱ ወሰላም ምን አለ? ሳትገልጽልኝማ አልወርድም አለ። ቃለ በለከ ተሰይሩ አርባዓቲ አሽሁሪን ሁለት ወር ሳይሆን አራት ወር ድረስ የማሰቢያ ጊዜ ሰጥቻለሁ አሉት ረሱሉ ዐለይሂ ሰላቱ ወሰላም። ከዛም ኹሩጁ ሶፍዋን ማዓሁ ዐለይሂ ሰላቱ ወሰላም ኢላ ሐዋዚን ወኢስላሜ ከዛ ዝም ብሎ ቁጭ አለ። ማሰቢያ ጊዜ ተሰጥቶት ነቢዩ ዐለይሂ ሰላቱ ወሰላም መካን ከከፈቱ በኋላ ወደ ሁነይን ዘመቻ ዘመቱ ማለት ነው። እሱም እስላምን ሳይቀበል ተከትሏቸው ሄደ። ወኸረጀ ረሱሉላህ ሰለላሁ ዐለይሂ ወሰለም ቂበለ ሐዋዚን ወኸረጀ ማዓሁ ሶፍዋን ወሁ ካፊር ወአርሰለ ኢለይህ የስተዒሩሁ ሲላሐሁ ከዛም ነቢዩ ዐለይሂ ሰላቱ ወሰላም መሳሪያህን አውሰኝ እስቲ ብለው ጠየቁት ማለት ነው። ትውስጥ ጠየቁት። ፈአዓረሁ ሲላሐሁ መሳሪያውን መቶ የብረት ቀሚስ እስከ ሙሉ ሰይፉ እስከ መቶ ሰይፍ ማለት ነው አዋሳቸው። ፈቃለ ሶፍዋኑ ጠውዓን አው ከርሃ በውድ ነው በግድ ነው አምጣን የምትለኝ አንተ መሐመድ አላቸው። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ዓርየቱን ራደቱን ትውስት ናት ተመላሽ ሆነች እመለስልሃለሁ አለ። ከዛ ማዋሳቸውና ረሱል አለይሂ ሰላቱ ወሰለም መሳሪያውን ተሱ ተውሰው ወደ ሐዋዚን ወይንም ደግሞ ሐሊመቱ ሰዓዲያ ወደ ተባለችው አጥቢያቸው ወደ ሆነችው ሴትዮ አገር ዘመቱ ማለት ነው። ረሱል አለይሂ ሰላቱ ወሰለም የሶፋን ብኑ ኡመያን ወደ እስላም መግባትና ነቢዩ አለይሂ ሰላቱ ወሰለም ሐዋዚን የተባለውን እንዴት እንደከፈቱ በሌላው ትምህርታችን እስከምንገናኝ ሰዓት አልቋል። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።